ከረ እንጀዛ ኡስታዙና ወሐቢቡና ሙስዓብ፣ የተከበራችሁ ወንድሞችና እህቶች እንደሰማችሁት እንግዲህ የቤት ስራ ተሰጥቷል። በእነዚህ ሁለት ጥያቄዎች ያጠነጠኑት የቤት ስራ እንግዲህ በእናንተ ላይ አማና ነው። ተማሪዎች እስከወንድ ድረስ ሁላችንም እንሻላ ኡስታዞች የሚሰጡትን የቤት ስራ ልብ ብለን አስተውለን ተነጋግረንበት መልሱንም በምንችለው አቅም ባህትና ሪሰርች አግል ልንመጣ ይገባል ነው። በአሁኑ ሰዓት የጀማ በእኛ ላይ ያለነው ችግር ምንድን ነው? ሲሪየስ ሁነን አለመገኘት ነው። በትምህርታችን ላይ ሲሪየስ ሁነን አለመገኘት ያው ለእኛ ወደኋላ መቅረት ትልቁን አስተዋጽኦ አበርክቷል። ላስት ዊክ ላይ ባቡል ሙጃሃዳ በምንቀራበት ሰዓት አልሙጃሃዳ የንቀሲሙ ኢላ ቅስመይን ብለን አይተን ነበር። ጅሃደቱን ነፍሲ ወጅሃደቱን ሊልገይር ነው። በአሁኑ ሰዓት ጅሃደቱን ሊልገይር ላይ ከኢስላም ውጭ ያሉትን አካላቶች መዋጋት በሚለው ርዕስ ላይ በምንናገርበት ሰዓት እሱን ራሱ ከሁለት ከፍለነዋል። ጅሃደቱ ቢልዕልሚ ወልበያን ወጅሃደቱ ቢሲላሕ አልነው አለም። እንዴት ታስታውሳላችሁ? እና ዑለማዎች ምን አሉ? በተለይ በተለይ አሉ መናፍቃንን፣ ሙናፊቆችን እና እንደዚሁም ደግሞ ከሙናፊቆች ባሻገር አልሙብተዒደቱ ልሙከፊራ እነዚያ ቢድዓን የሚሰሩ ከኢስላምና ከሸሪዓው የሚያፈነግጥን ቢድዓን የሚሰሩ ሰዎች ሁም እነሱ የቁሉን ይላሉ። ምን ይላሉ? ነሕኑ ሙስሊሙን ወነሕኑ መዓኩም፣ እኛ ሙስሊሞች ነን፣ እኛ ከእናንተ ጋር ነን የሚሉት መናፍቃንም ሙብተዲዎችም። ስለዚህ እነሱን ላ የጁዙ አን ኑጃሂደሁም ቢሲላሕ በል ኑጃሂደሁም ቢልዕልሚ ወልበያን ነው። እነዚህ ሰዎች በአሁኑ ሰዓት የምንዋጋቸው ሐቅን እውነትን ግልጽ አድርጎ በማሳየትና እውቀትን በተንተራሰ መልኩ ሊሆን እንደሚገባ ነው ዑለማዎች ቲዝ አርገው ፍር አርገው የተናገሩት። ስለዚህ እኛ በአሁኑ ሰዓት ያለንበት ችግር ያለንበት አሕዋል፣ ጊዜው መለዋወጡ፣ በኢስላም በሸሪዓው ላይ የሚመጣው ፊትና ከሌላው ሳይሆን ከራሳችን መሆኑ የሚያሳየው ምንድን ነው? ቂለቱል ዒልም ነው። ያው ለዲናችን ለሸሪዓችን ያለን እውቀት ያነሰ ከመሆኑ የተነሳ ነው እና ኢንሻአላህ ሁላችንም የሚሰጠንን ትምህርት በትክክል በመከታተል ቢልዕልሚ ወልበያን እውቀትንና ሐቅን ግልጽ አድርገው ከሚዋጉት ኡማዎችና ህዝቦች ጋር እንዲያደርገን አላህ ስብሓነ ወተዓላ ልንማጸን ይገባል ነው። ኢንሻአላህ አሁን እንግዲህ ካለን ሰዓት አንጻር ቀጥታ ወደ ደርሱ አልፍና ዛሬ የተወሰኑትን አያዎች እንቀራለን። የተወሰኑትን አያዎች ከቀራን በኋላ ኢንሻአላህ እንግዲህ ያው ሙሻረካ ይኖረናል። ሙሻረካ ማለት ላስት ዊክ ላይ የጨረስነው አንድ ሱራ አለ። ከማአዙንሁ እንደምናስታውሰው ሱረቱል ፈጅርን ጨርሰናል። እናም ዛሬ ሱረቱል ጋሽያን የተወሰኑ አያዎች ከቀራን በኋላ ሙሻረካ ማለት እንግዲህ ያው ፓርቲሲፔት እናደርጋለን። ተማሪው ሙሻረካ ማለት ፓርቲሲፔት ማድረግ ነው። በባለፈው ሳምንት የተማርናቸውን የተወሰኑ አንቀጾች ከሁለት ከሶስት እንከፍልና ከዚያም በኋላ ያው አጥንተው ተዘጋጅተው የመጡ ተማሪዎች አሉ። አንዳንዶች ደግሞ እንደዚሁ ዝም ብለው አዳምጠው የሚለዩ አሉ። እነሱን እንግዲህ ያው ስንዴውን ከገለባ የምንለይ ያክል ትክክለኛ ተማሪንና ትክክለኛ ተማሪ ያልሆነን የምንለይበት ወንፊት ታውቃላችሁ? አዎ፣ መለያ ወንፊት ነች። ለምን ከተባለ አልሙሻረካ በተለይ ትክክለኛ ተማሪን ለማነሳሳት ትልቅ የሆነ አስተዋጽኦ ያደርጋል። እንደምንማረው ተፍሲሩ እንደመሆኑ መጠን ተርኪዝ የምናደርገው ደግሞ ቃላዊ ትርጓሜው ላይ እንደመሆኑ መጠን ቃላዊ ትርጓሜውን በትክክል የጻፈና አጥንቶ ተዘጋጅቶ የመጣ ሰው እየተደሰተና እየረካ ሲመልስ፣ ያልተዘጋጀ ወይንም ደግሞ በትምህርቱ ላይ ሲሪየስ ያልሆነ ሰው ዝም ብሎ አዳምጦ መሄድ ነው። ሀዛ ላ የንተፊዑ ፊ ዱኒያ ወል አኺራ ነው። የዚህ አይነት ሰው ዝም ብሎ በዚህኛው ጆሮ ይሰማና በዚህኛው ጆሮ ያፈሳል። ምንም የሚጠቀመው ነገር የለም። ጽፎ ያስቀመጠ ግን ሙራጃ ያደርጋል። ጽፎ ያስቀመጠ ግን እሱ የተማረውን ለሌላው ላልተማረው ወገኑ ያስተላልፋል። እንግዲህ ሱረቱል አስርን በምንቀራበት ሰዓት እነዛን አራት ሲፋዎች ካሟሉት መካከል አንዱ ምንድን ነው? ወተዋሰው ቢልሐቂ ወተዋሰው ቢሶብር ነው። ወተዋሰው ቢልሐቅ የምትለዋን ቃል ብቻ ዑለማዎች ተረጉማት ምንድን ነው? አልአህም ከሁሉም በፊት ቀድማየት የምትገባው አልአምሩ ቢልማዕሩፊ ወነህይ አኒል ሙንከር ነው። በመልካም ነገር ማዘዝና ከመጥፎ ነገር መከልከል ያው እዚህ ውስጥ ትጠቃልላለች። ነገር ግን በመልካም ነገር ማዘዝ የምንችለው መቼ ነው? ከመጥፎ ነገር መከልከል የምንችለው መቼ ነው ከተባለ እውቀታችንን ያዳበርን እንደሆነ ብቻ ነው። ያም ደግሞ لابد ان نكون طالبا حقيقه ትክክለኛ የሆነ ጣሊብ ወይንም ደግሞ ሸሪዓዊና እስላማዊ የሆነ ትምህርቶች سنከታተል ብቻ ነው الحمد لله رب العالمين وبه نستعين على امور الدنيا والدين ثم الصلاة والسلام على اشرف الانبياء والمرسلين ربي اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي اما بعد السلام عليكم ورحمة الله وبركاته مرة ثانية معاشر الاخوة والاخوات وفي هذه الليلة باذن الله الباري سنذكر حول تفسير سورة الغاشية الله سبحانه وتعالى يفقدوا كونه يا الله سبحانه وتعالى الجزاء يتاكلبت كونه بني ساعات قطاطر بزچ بمشيتوا ساعات لاي يمن ايات يمن داسسات سورة بتنور سورة الغاشية بمبال يمتتاوقوان سورة هنا وهي سورة اتشي سورة اولا مجمريا مكية مكية نج لماذا لمن كان لانها نزلت قبل هجرتي عليه الصلاه والسلام الرسول صلى الله عليه وسلم كما سددتشو بفيت يتوردتش مراف سلوونهج مكية يميل سيامي انات نو واياتها اتشي سورة يازلتشاچو انقصوچ دغمو بزات سنت نو 26 26 انقصوچن يازلتش مراف نج بعد اي سورة نزلت በሶስተኛ ደረጃ የምናየው ደግሞ ምንድነው ከየትኛው ሱራ ተከትላ ነው የተወረደችው نزلت بعد سورة الذاريات كسورة الذاريات بمسكتل يتوردች ሱራ ነች نعم يقول الله عز وجل الله سبحانه وتعالى ምንድነው የሚጀምረው ይሄንን ሱራ هل اتاك حديث الغاشيه بدأ الله تبارك وتعالى بهذه الكلمة الله سبحانه وتعالى إن سورة بزيش كان يجمره من يالا هل أتاك هل كما نعرف ومن المعلوم عندما يتوقعوا اسم للاستفهام نج متأيك يهونج اسم نج لما السالي بسيط بوان عربي هل أتيت بالكتاب بلو عن بندماتشين من مالتنو متعافني زهمتان ديل المالت سفر لقنو አሁን እዚህ ጋር መጠየቂያ ለመሆኑ አመላካች حرفት የትኛው ነች اسم የትኛው ነች ከተባለ حال ነች ولكن هناك المراد بها للتشويق ምንም እንኳን اسم الاستفهام ትሆን እንጂ አላማዋ ግቧ ምንድነው ከተባለ تشويق ነው አዎ አንባቢን ስሜታዊ ፍላጎቱን እንዲጨምር ታረጋለች ለምን ጉጉቱ እንዲጨምርና ለማወቅ ያለው ፍላጎት እንዲጨምር ማድረግ ያረች كما قال الله تبارك وتعالى في سورة الصف الله سبحانه وتعالى بسورة الصف لاي من على يا ايها الذين امنوا ان انت يمناچو سوچو يالا هل ادلكم مال تملكتو زيغا كلمه هل محل الشاهد يالچو هل نچ هل ادلكم بمعنى هل ارشدكم مال لما لاكتاچو اندي يالا هناك اسم الاستفهام هل ما المراد بها اسم الاستفهام من لات هل لما لات يتبلغبات على ما ناغب مندنو كتباله للتشويق قالوا اه ازيغا الله سبحانه وتعالى لما لاكتاچو اندي بالبت ساعات يباروچو ملاش من يونال غوغوتاچو يچمرال الله ودم اللي يملكت نو يلالو يماوق فلاغوتاچو ايچمرنا اياجي لهيدال على ماذا على تجارتنا له او بنقد لاي لاملكتاچو اندي على تنجيكم من عذاب اليم اسامامي كونو قطات لتطبقات ودم عنديت ترفاما نقد لاملكتاچو اندي يلال الله سبحانه وتعالى ايهنن بميطيقبت ساعات للتشويق نعم فلاغوتاچن نعم بوغوتاچن ايچمرنا اياجي لهيد زندنا كذا بوالا مرسون راسو ستبت تؤمنون بالله ورسوله وتجاهدون في سبيل الله باموالكم وانفسكم ذلك خير لكم ان كنتم تعلمون له بقى انزي ترفعما ليادرغواچو يميچنوت نغروش ناتچو يالا عند باند تكساچو سلازي هناك اهون ازي غا اينونو لطم ماغارياو مندنو about hal no sila hal no menem enkwal istifham tun inji netem metizulleñ eziga mindinno litashwiq ne metilulleñ aw gugutenna fillagoten mecemmeria yonech ism nech ከዚያም በኋላ አላህ ምን አለ? ሀል አታከ ቢማዕና ሀል ወሰለከ ሀል አታከ ቢማዕና ሀል በለገከ ምን ማለት ነው? ደርሶሃል እንዴ ማለት ነው። አንተ ዘንድስ መጧል ወይ ነው። ምኑ? ሐዲሱ ሐዲሱ ቢማዕና ነበኡ ሐዲሱ ቢማዕና አልኸበሩ። አዎ ወሬው አንተ ዘንድ መጧል። አዎ ወይንም ደግሞ ዜናው አንተ ዘንድ ደርሷል ወይ ነው። አልሐዲስ የኩኑ ቢማዕና ነበእ የኩኑ ቢማዕና አልኸበር ወሬ ዜና እንደማለት ነው። ስለዚህ አላህ ምን አለ? ሀል አታከ አንተ ዘንድ ደርሷል ወይ ነው። ሐዲሱ ወሬው ደርሷል ወይ፣ ሀል አታከ አንተ ዘንድ መጧል ወይ ነው። ሐዲሱ ዜናው አንተ ዘንድ መጧል ወይ ነው። ስለምን? አልጋሽያ ነዓም፣ ጋሽያ የምትለዋ ቃል ጃአት ሚን ገሻ፣ ገሻ ከምትለዋ ቃል የመጣች ነች። ገሻ ማለት አንድን ነገር መሸፈን፣ ገሻ ማለት አንድን ነገር መከለል ነው። ወላኪን አላ ሲገቲ ኢስሙ ፋዒል፣ አላ ሲገቲ ኢስሙ ፋዒል የመጣችው። ገሻ ማለት መሸፈን ማለት ከሆነ ጋሽ ማለት ምን ይሆናል? ሸፋኝ ማለት ነው። ሁናከ ተእኒት አለች፣ ታመርቦጣለች መጨረሻ ላይ። ስለዚህ ምን ይሆናል? ሀል አታከ ሐዲሱ ልጋሽያ። አሁን ገሻ ሸፈነ ማለት ከሆነ ጋሽያ ማለት ደግሞ ሸፋኝቷ ማለት ነው። ነዓም ይህ ቃላዊ ትርጓሜዋ ነው። ወደ ሙራዱ ምን ለማለት እንደተፈለገ እንመጣበታለን። ሀል አታከ ሐዲሱ ልጋሽያ ማለት ባጭሩ የሸፋኝቷ ወሬ አንተ ዘንድ መጧል ወይ ነው። የሸፋኝቷ ዜና አንተ ዘንድ ደርሷል ወይ ነው። ጋሽያህ ማለት ሸፋኝቷ ማለት ነው። ሊማዛ ለምን? ሂየ አዳሂየቱ ልዓዚማ አለቲ ተቅሸ ናስ ቢልአህዋል። ነዓም ሸፋኟ ማለት የሰውን ልጅ በአጠቃላይ ከመጀመሪያው እስከ መጨረሻው ያለውን የምታካልልና የምትሸፍን ማለት ነው። ከምን የተነሳ? ከአስደንጋጭነቷ የተነሳ። ከምን የተነሳ? ከአሸባሪነቷ የተነሳ የሰውን ልጅ ቀልብ የሰውን ልጅ ልብ በፍርሃት ታርዳለች። ከዚህ አንጻር ማንም ሳይቀር ትንሹ ትልቁ፣ አንስታዩ ተባታይ፣ ጾታ ምንም ነገር ሳይቀር የሰውን ልጅ ከመጀመሪያው እስከ መጨረሻው ታዳርሳለች፣ ታካልላለች፣ ትሸፍናለች ማለት ነው። ማሂየ እቺ ቀን የትኛዋ ቀን ነች? እቺ ሸፋኝቷ የተባለችው እቺ ከላይቷ የተባለችው ማን ነች ከተባለ وهي يوم القيامة كما ذكروا بعض المفسرين في كتابهم قالوا هي اسم من أسماء يوم القيامة من قالوا الصوا لقيامة كتسطوت سموش مكاكل عندو نتشالو يوم القيامة التي تحدث الله عنها في القرآن كثيرا أو كيامة كان مالتنج الله سبحانه وتعالى بقرآن لا يسفها بالملك قل سعطان ووصفها بأوصاف عظيمة نعم تلقنا بطام بركت بالو بوتاوج اندزيوم دمو كبد بالو هنيتاوج الله سبحانه وتعالى سلا قياما كان جلص مثلا على سبيل المثال بمثال ملكو انكون اندوان بتشاسكي اني شفانيتوا يتبالچو اتشي كلايتوا يتبالچو كاس دنگاچنتوا يتنسا كاسفرينتوا يتنسا من تمسلالچ ووصفها الله تبارك وتعالى في سورة الحج على سبيل المثال بمثال ملكو يأيين كونا عند بچان تكسالن سورة الحج لاي الله سبحانه وتعالى من على يا أيها الناس على إن أنت سووت شوي على اتقوا ربكم أو جتاچون فرو اتقوا ربكم كجتاچو يميمت أباتشون أسكفي يونا كتات ተጠንቀቁ ማለት ነው። እንዴት? ኢነ ዘልዘለተ ሰዓቲ አለ። ናም ያቺ ተንቀጭቃጯ ሰዓት፣ ያቺ ሱብሃንአላህ፣ ዘልዘላ ማለት ተንቀጥቃጭ ማለት ነው። ያቺ የምታዋክበው ሰዓት ዓዚም አላት፣ እጅግ በጣም ትልቅ ነች አላት፣ እጅግ በጣም ትልቅ ነች አላት። እንዴት? የውመ ተረውነሃ አይ የውመ ተረውነ ሃዚ ዘልዘለተ ሳዓ፣ እቺ የምትንቀጠቀጥበትን ቀንና ሰዓት ባያችሁስ ጊዜ አለ ምን ይከሰታል? ናአም ሶስት አስደንጋጭና አስከፊ ነገሮች ይከሰታሉ። የቂያማ ቀን በመትቀረብበት ሰዓትና እቺ ዘልዘላ እቺ የመሬት መናወጥ በመትመጣበት ሰዓት የሰዓቲቷ ነውጥ በመትከሰትበት ሰዓት ሶስት ነገሮች ይከሰታሉ። አንደኛ የውመ ተረውነሃ አለ እሷን በመታዩ ሰዓት የሰዓቲቷ ነውጥ በመትመለከቱበት ሰዓት አለ። አንደኛ ተዝሃል ኩሉ ሙርዲዓቲን تذهل بمعنى تنسى كل مرضعه እያንዳንዷ አጥቢ እናት ትረሳለች አለ። እያንዳንዷ አጥቢ እናት ትዘነጋለች አለ። ምንን አማ አርضعت የምታጠባውን ልጅ ትረሳለች። ከምን ጋር እንደሚታወቀው አስለን እናት የምታጠባውን ልጅ በፍጹም ልትረሳት ትችልም። ከራሷ ባልተናነሰ ይንቅስ ከሷ ባባ ሰመልኩ ገና ለምታጠባው ጨቅላ ልጇ ታስባለች ትጨነቃለች ሁለመናዋን አሳልፋ ትሰጣለች። ይህ ከመሆኑ ጋር ምሯ ተፈጥሯዊ ባህሪዋ ይህ ከመሆኑ ጋር ግን የመሰል ተፈጥሯዊ ነገር ሁሉ በአጠቃላይ ከስር ነቀል ነው ለውጥ የሚመጣው። እንዴት ተንሳ كل مرضعتين عما ارضعت እያንዳንዷ አጥቢ እናት የምታጠባውን ጨቅላ ልጅ በሙሉ ትረሳለች ትዘነጋለች። ሁለተኛ وتضع كل ذات حمل حملها وتضع ታስወርዳለች ማለት ነው። كل ذات حمل حملها ذات حمل ማለት እርጉዝ የሆነችው ሴት ምንን ታስወርዳለች? حملها በማጸኗ ውስጥ ያለውን ጽንስ ታስወርዳለች። ከምን የተነሳ? ግዚው አድርሶ ላ አይደለም ከአስደንጋጭነቱ የተነሳ። ከምን የተነሳ? ከአስፈሪነቱ የተነሳ ናአም ታስወርዳለች ነው። ወተረናሳ ሱካራ ናአም ሰዎችን የሰከሩ ሆነው ታያቸዋለ። ለይሰ ቢሸርቢል ኸምሪ ናአም አስካሪ የሆነ መጠጥን ስለጠጡ አልነበረ የሚታዩ። ወማሁም ቢሱካራ አለ እነሱ ግን የሰከሩ አይደሉም አለ። በድራግም ሊሆን ይችላል ራስን ሊያስት በሚችል መጠጥም በተለያዩ ነገሮች አይደለም። ወላኪን ነገር ግን عذاب الله ያላህ ሱብሃነ ወተዓላ شديد ያላህ ሱብሃነ ወተዓላ ቅጣት እጅግ በጣም ስር ሰደድ የሆነ አሳማሚ ቅጣት ከመሆኑ የተነሳ ነው። እና ምንድነው እዚህ ጋር ዋናው ነጥባችን? غاشيه ሸፋኛ ነች የሰውን ልጅ የምታካልል የሰውን ልጅ በሙሉ የምታዳረስ ማለት ነው። ለቂያማ ከተሰጡት ስሞች መካከል አንዷ ነው። እደግሞ አለው ሀል አታከ አይ ሀል ወሰለከ ሀል በለገከ አንተ ዘንድ ደረሰ ወይ ነው አንተ ዘንድስ ደርሷል ወይ ነው። ሐዲሱል ጋሺያ አይ ነበኡል ጋሺያ አይ ኸበሩል ጋሺያ ናም የሸፋኝቷ ወሬ አንተ ዘንድ ደርሷልን የከላይቷ ወሬ አንተ ዘንድስ ደርሷልን እንደማለት ነው። የትኛዋ በዛን ሰዓት ከሚከሰቱት አስደንጋጭ ክስተቶች መካከል ካየን وقسم الله تبارك وتعالى في هذا اليوم الى قسمين قسم الله تبارك وتعالى الناس في هذا اليوم الى قسمين الله سبحانه وتعالى እቺ ሸፋኝቷ ያላት ቀን الله سبحانه وتعالى እቺ ከላይቷ ያላት ቀን በመጣችና በተከሰተች ሰዓት የሰው ልጆችን በሁለት ይከፈላቸው የሰው ልጆችን በሁለት ምድብ አስቀምጣቸው። አንደኛዎቹ في آيات التالي በቀጣዩ አያ ላይ አላህ ምን አለ? وجوه يومئذ وجوه ማለት ምን ማለት ነው? وجوه ማለት جمع وجه وجه مفرد ሲሆን وجوه ማለት ደግሞ جمع ነው። وجه ማለት ፊት ማለት ሲሆን وجوه ማለት ደግሞ ፊቶች ማለት ነው። ስለዚህ وجوه يومئذ በዚያን ቀን ፊቶች ይሆናሉ። ፊቶች በሚልበት ሰዓት ማዕናሁ الناس የሰው ልጆች በዚያን ቀን ይሆናሉ። ምን ይሆናሉ? خاشعه ما معنى خاشعه خاشعه بمعنى ذليله يتواردوا ይሆናሉ። በዚያን ቀን ፊቶች ይተዋረዱ ይሆናሉ። ሱብሃንአላህ عاملة نعم بزيان كان ፊቶች ሰሪዎች ይሆናሉ። አሚላ የምትለው ቃል የመጣችው ኢስሙ ፋዒል ሚን አሚላ። አሚላ ማለት ሰራ ማለት ሲሆን አሚል አሚል ማለት ደግሞ ሰሪ ማለት ነው። ወጁሁ የውመኢዚን በዚያን ቀን ፊቶች ይሆናሉ። በዚያን ቀን ሰዎች ይሆናሉ። ምን ይሆናሉ? ኻሺዓ። ማ ማዕና ኻሺዓ? ኻሺዓ ቢማዕና ዘሊላ የተዋረዱ ይሆናሉ ነው። አሚለቱን ሰሪዎች ይሆናሉ። ናሲባ ናሲባ ማዕናሁ ዳኢቡል ዓመሊ ፊማ ዩትዒቡሁም ወዩሽቂህም። ነአም ለፊዎች ይሆናሉ ማለት ነው። ደካሚዎች ይሆናሉ። በሚያደክማቸውና በሚያስቸግራቸው ነገር ሰሪዎች ይሆናሉ። እነማን? የመጀመሪያዎቹ የሰው ልጆች ክፍሎች። እነማን? እነዚያ እድለ ቢሶች የተዋረዱ ይሆናሉ፣ ሰሪዎች ይሆናሉ። ናሲባ ለፊዎች ይሆናሉ ነው። قال العلماء ዑለማዎች ምን አሉ? ذلك انهم يكلفون يوم القيامة ያም እኮ የሆነው አሉ በቂያማ ቀን አላህ ስብሓነሁ ወተዓላ እንዲሰሩ ያስገድዳቸዋል። ምን እንዲሰሩ? ቢጀሪ ሰላሲል ወልአግላል ነዑላ። ቂያማ ቀን ሰላሲል ማለት ሰንሰለቶችንና አግላል ማለት መጠፈሪያ ካቴናዎችን እንዲጎትቱ ይደረጋሉ አሉ። ከማ ቃል አላሁ ተባረከ ወተዓላ ልክ አላህ ስብሓነሁ ወተዓላ እንዳለው በቁርአኑ ላይ ምን አለ? ኢና አዕተድና ልልካፊሪነ ሰላሲለ ወአግላለን ወሰዒራ አለ። ምን ማለት ነው? ኢና አዕተድና አይ ኢና ጀሃዝና እኛ እኮ አዘጋጀን አለ። ሊመን ልልካፊሪን ለካህዲያኖች አዘጋጀን አለ። ምን አዘጋጀን? ማዛ ሰላሲለ። ሰላሲለ ማለት ሰንሰለቶችን አዘጋጀን። ሰንሰለቶች ዩቃዱ ቢሃ ኢለል ጀሒም ነዓም ወደ ጀሃነም የሚነዱባቸውን ሰንሰለቶች አዘጋጀን አለ። ወአግላለን ወአግላለን ማለት መጠፈሪያ ካቴናዎችንም አዘጋጀን። ምን የሚደረግበት? ቶሸዱ ቢሃ አይዲህ ኢላ ዑኑቂህ ነዓም እጆቹ ከአንገቶቹ ጋር የሚታሰሩበት እጆቹ አንገቶቹ ላይ የሚጠፈሩበት የሆነ አዎ ካቴናዎችንም አዘጋጀን። ወሰዒራ አይ ናረን ወቁዳ አቃጣይ የሆነችዋንን እሳት አዘጋጀናል። ተመልከቱ። ስለዚህ አሉ ዑለማዎች እቺን አያ በመንተራስ አሚለቱን ሰሪዎች ይሆናሉ፣ ናሲባ ለፊዎች ይሆናሉ አሉ። ሰሪዎች ሲባል ለፊዎች ሲባል ከምን አኳያ? ምን አይነት ስራ ነው የሚሰሩት? ምን አይነት ስራ ነው የሚለፉበትና የሚደክሙበት ከተባለ ከዚህ ላይ እንዳየነው አላህ ሱብሓነሁ ወተዓላ ሰንሰለቶችን፣ አላህ ሱብሓነሁ ወተዓላ ካቴናዎችን አዘጋጀ ወደ ጀሃነም የሚነዱበትና ወደ ጀሃነም የሚጎርፉበት የሆነው ነዑዙ ቢላህ። ፈቱን ተዕበቱን ሚነል ዓመል አለዚ ቱከለፉ ቢሂ የውመል ቂያማ በቂያማ ቀን የሚለፉበት በቂያማ ቀን የሚደክሙበት የሆነን አድካሚና አሰልች የሆነ ስራ ይጠብቃቸዋል ነው። ሊአነሁ ዓመሉን ዓዛብ ወዒቃብ ይህ እንግዲህ አሳማሚ የሆነ ቅጣት ነውና ነው። ለይሰ ልማዕና ከማ ቃለ ባዕድሁም ተመልከቱ፣ እዚህ ጋር ከፊሎቹ ግን እንዳሉት አይደለም ነው ማዕናው። በጣም ይገርማችሁ አማርኛው የፈሰረው በአሁነኛው ሳይሆን የአማርኛውን ትርጉም የያዛችሁ ወንድሞችና እህቶች ካላችሁ ሱረቱል ጋሽያን አተመልከቱ። ሱረቱል ጋሽያን ከተመለከታችሁ የሚተረጉመው አሁን በተረጎምነው አይነት አካሄድ ሳይሆን አሁን በማሰማችሁ በሁለተኛው አካሄድ ነው። ብዙ ዑለማዎች ግን ይህንን አካሄድ ተቃውመውታል። ሐይሱ ቃሉ ምን እያሉ ለይሰ ልማዕና ከማ ቃለ ባዕድሁም። አዎ ማዕናው፣ አዎ ትርጉሙ ከፊሎቹ እንዳሉት አይደለም አሉ። ምን አሉ ከፊሎቹ? አሚለቱን ናሲባህ የምትለዋን ቃል ወሁም ልልኩፋር አሉ፣ ይህ ለካዲያኖች ነው አሉ። ለምን? አለዚነ ضل ሰዕዩሁም ፊ ልሐያት ዱንያ ወሁም ዩሕሲኑነ አነሁም ዩሕሲኑነ ሱንዓ። ለማለት የተፈለገው ለካዲያኖች ነው አሉ። ለማለት የተፈለገው ለካዲያኖች ነው። አሚለቱን በተባለ ሰዓት ሰሪዎች ናሲባ በተባለበት ሰዓት ለፊዎች እነማን ለካሃዲያኖች ነው የተባለው አሉ። ከምን አንጻር ከተባለ እንዴ አላህ Subhanahu Wa Ta'ala እኮ በቁርአኑ ይለለም እንዴ አሉ። ምን ይላል? ምን አለ? الذين ضل سعيهم እነዚያ ልፋታቸው እነዚያ ድካማቸው ከንቱ ይሆኑ في الحياه الدنيا بدنيا لا يالو يلفوبت يدكموبت ነገር ከንቱ ይሆነ። ለምን? በውስጥ ኢማን የለማ በአላህ ሳይም በረሱል الله عليه وسلم መልእክተኝነት ሳይቀበሉ ቢለፉ ቢደክሙ ከንቱ ነውና ለነሱ ነው አሉ። ስለዚህ ትርጉሙን እንዴት ነቀየሩት? عاملتون ሰሪዎች የነበሩ ቢሆንም ناصبتون ለፊዎች የነበሩ ቢሆንም በዚያን ቀን ፊቶች ይዋረዳሉ በሚለው ተረጎሙት። ወላኪን አሉ ዑለማዎች የዚህ አይነት አተረጓጎም ስልት ተቀባይነት የለውም አሉ። ለምን ሲባል እንዴ አላህ Subhanahu Wa Ta'ala ምን አለ? هل أتاك حديث الغاشية ዛሬ ባየናት ሱራ ላይ የዛች የሸፋኝ ተወሬ ደርሶሃልን አለ። ምን አለ? ከዛ ማስከተል وجوه يومئذ በዚያን ቀን እኮ ፊቶች ይሆናሉ ኻሺዓ አይ ደሊላ የተዋረዱ ይሆናሉ ዓሚለቱን ሰሪዎች ይሆናሉ ነው በሚባል የሚተረጎመው። ለምን ከተባለ አላህ Subhanahu Wa Ta'ala እኮ የሚያወራው متعلق بالغاشية ስለ الغاشية ነው የሚያወራው ስለ ሸፋኝቷ ቀን ነው የሚያወራው። ሸፋኝቷ ቀን ደግሞ ልትሆን አትችልም። ያቺ غاشية ያቺ ከላይቷ ያልናት ቀን ልትከሰት አትችልም إلا في يوم القيامة بقيامة كان بيون እንጂ። ስለዚህ እነዚህ ሰዎች ምንም እንኳን ካዲያኖች ቢሆኑም በዱንያ ላይ የለፉበት በዱንያ ላይ የደከሙበት ከንቱ ይሁን እንጂ والمراد هناك እዚህ ጋር ግን አላህ Subhanahu Wa Ta'ala አያይዞ የሚያወራው ከምን ጋር ነው? ከሸፋኝቷ ቀን ጋር ነው። አያይዞ የሚያወራው ከምን ጋር ነው? ከከላይቷ ቀን ጋር ነው። ስለዚህ ሸፋኝቷ ስለዚህ ከላይቷ ቀን ደግሞ ልትሆን አትችልም በቂያማ ቀን እንጂ። ምንም እንኳን እንደዛን በል እንጂ አንዳንድ ዑለማዎች ቀደም እንዳልኳችሁ ዓሚለቱን ሰሪዎች የነበሩ ቢሆንም ናሲባ ለፊዎች የነበሩ ቢሆንም በቂያማ ቀን ተዋራጆች ይሆናሉ። ይህም እነማናቸው ከተባለ ካዲያኖች ኩፋሮች ናቸው አሉና አንዲት ቂሳ ጠቀል አረጉ። ምንድን ነው የቀጠሏት ቂሳ? يوما من الايام كالتات عندكن مر عمر بن الخطاب رضي الله عنه باندوكتالو عمر بن الخطاب علفو بمن بيدير الراهب باند منوكسي بيت اتقب علفالو. قال عمر بن الخطاب فناداه ان منوكسي متارات جمرو يا راهب يا راهب ايالو تتارو አንተ መንኩሴ ሆይ አሉ። አንተ መንኩሴ ሆይ አሉ። መንኩሴ ታቃላችሁ እቺ ዓለም በቃኝ ብለው ድንበረን አልፈው የተገቡ ነው። 24 ሰዓት ለዲን ብቻ ራሳችንን ለዲን ብቻ ማስገዛት አለብን ብለው አንዲት ደቂቃ ዱንያዊ አንዲት ሰከንድ ዓለማዊ ለሆነ ነገር ያሳለፉም። ዑመር ኢብኑ አልኸጣብ በዚህ መንኩሴ አጠገብ ባለፉበት ሰዓት በቤቱ አንተ መንኩሴ ሆይ ብለው ጠሩት። فأشرف منوكسيو زر على قال بزين ساعت فجعل عمر ينظر إليه ويبكي. عمر بن الخطاب إهن المنوكسي إيايو عمر بن الخطاب إهن المنوكسي إياستوالو سك سك بلو على الكسو. بزين ساعت فقيل له نعم عمر بن الخطاب تبالو. عمر بن الخطاب تتيقو من تبالو يا أمير المؤمنين على واتشو أرى أرسو يا مؤمنانوك مري هوي ما يبكيك من هذا لمونو بزين يالك سبت مكنيات من دنو على وجهو. عمر بن الخطاب يم يوقوت عند مستر نبر. عمر بن الخطاب يتردد عند آية نبر منالو قال ذكرت قول الله انكو سك سك بيالك سبت مكنيات يا الله Subhanahu Wa Ta'ala لاستوسكول ምን የምትለዋን ቃል ዓሚለቱን ናሲባ ነዓም በዚያን ቀን ፊቶች የተዋረዱ ይሆናሉ ዓሚለቱን ሰሪዎች የነበሩ ቢሆንም ናሲባ ለፊዎችና ደካሚዎች የነበሩ ቢሆንም ፊቶች በዚያን ቀን የተዋረዱ ይሆናሉ። ተመልከቱ አሉ። ይህ ራሂብ ነው። ይለፋል። በዚች ዓለም ላይ እያለ ይደክማል። ምን መስሎት ሐቅ የያዘ መስሎት? ምን መስሎት እውነትን የተንተራሰ መስሎት? መንኩሶ ሕይወቱን 24 ሰዓት ለዲን መስዋዕት አድርጎ ይለፋል ይደክማል። ግን ልፋቱ ግን ድካሙ ከንቱ ነው ለማለት ነው። ዓሚለቱን ሰሪዎች የነበሩ ቢሆንም ናሲባህ ደካሚዎች የነበሩ ቢሆንም በዛን ሰዓት ዕጣ ፋንታቸው ምንድን ነው? ተስላ ናረን ሐሚያ አይ ተድኹል ሀዘል ውጁህ ናረን ሐሚያ አሳማሚና የምትንቀለቀል የሆነች እሳት ውስጥ ትገባለች አለና አላህ ስብሓነሁ ወተዓላ እችን አስታውሼ ስቅ ስቅ ብያለቀስኳል። ፈዛሊከ ለዚ አብካኒ አሉ። ያስለቀሰኝ ቢኖር ያ ነገር ነው አሉ። ኢዘን ከዚህ አንጻር ምንድን ነው? ፈህየ ዓሚለ ናሲበ ቢማ ቱከለፉ ብሂ ምን ጀር ሰላሲሊ ወልአግላል። ግን እኛ ራጂህ አድርገን የምናየው ነገር ቢኖር ይሄ ነው። ኢንሻአላህ በሚቀጥለው ሳምንት ስትመጡ ጠይቃችኋለሁ። ስትተረጉሙና እችን ተፍሲር በምታሰሙበት ሰዓት ይህን ጥያቄ መመለስ መቻል አለባችሁ። አንደኛ ከእናንተ መፈልገው በሁለት አይነት አተረጓጎም ስልት እንድትተረጉሙትና ዑለማዎች ራጂህ አድርገው ያስቀመጡት የትኛው እንደሆነ ይበልጥ ተቀባይነት አለበት ያሉበት ምክንያት ደግሞ ከምን ተንተርሰው እንደሆነ መልሱን ከእናንተ ጠብቃለሁ። ወፊ አያት ታሊ በቀጣዩ አያ ላይ አላህ ስብሓነሁ ወተዓላ ምን አለ? ተስላ ናረን ማ ማዕና ተስላ? ተስላ ቢማዕና ተድኹሉ ትገባለች አለ። ናረን እሳትን ትገባለች አለ። ምን አይነት እሳት? ተስላ ናረን እሳትን ትገባለች። ሓሚያ አልሓሚያ ማዕናሁ ሸዲደቱን ሓራ ግልጽ ነው እንዴ? ሸዲደን ሐሩሃ አቃጣይነቷ ይበረታ ማለት ነው። ተስላ ናረን አይ ተድኹሉ ናረን እሳትን ትገባለች። ሓሚያ ሸዲደን ሐሩሃ የምትንቀለቀል የሆነችን እሳት ትገባለች ነው። ወናሩ ልሓሚያ አለቲ በለገት ሚን ሐምዊሃ አቃጣይነቷ ስር ሰዳጅ አሳማሚነቷ በጣም የበረታ ማለት ነው። ከማ ዘከረሃ ዓለይሂ ሰላቱ ወሰላም ከይፈ ወሰፈ ረሱል ሰለላሁ ዐለይሂ ወሰለም ስለዚች አሳማሚነቷ ብርታትና ሀያልነት አስመልክተው ሲናገሩ ምን አሉ? አነሃ አሉ አይ አነ ናሮ ጀሃነም የጀሃነም እሳት እኮ ፉድለት አለ ናሪ ዱንያ በዱንያ ላይ ባለችው እሳት ስንት ታይምስ ነች የምትበልጠው? ያሉት ማነው የሚመልስልኝ? በጀሃነም ውስጥ ያለው እሳት ምን ያህል እጥፍ ነው አሉ። ከምን ይለቅ? በዱንያ ላይ ካለው እሳት። ላ አልተመለሰም። 65 ሮንግ 70 ሮንግ ሮንግ። ናም ኡኽቱና ጤና አዳም መለሰችው። ኡኽቱና ጤና አዳም እንደመለሰችው ቢቲስዓቲ ወሲቲነ ጁዝአን 69 እጥፍ 69 ታይምስ ሞ 69 እጥፍ ነው አሳማሚነቷ። አላህ ስብሓነሁ ወተዓላ ይጨምርልሽ ኡኽቱና ጤና አዳም። አላሁ ስብሓነሁ ወተዓላ እንዲያው በመልስሽ እንዳረካሽን አላህ ስብሓነሁ ወተዓላ ደግሞ በስራሽ የሚወድሽና ደረጃሽን ከፍ የሚያደርገው ያድርገው። አላህ ስብሓነሁ ወተዓላ ቂያማ ቀን ራድየተን መርድያ ከተባለችዋ ነፍስ ናም በሰራቸው ስራ ተደስታ አላህ ስብሓነሁ ወተዓላ ዘንድ ይዛው በቀረበችውም ስራ አላህ ስብሓነሁ ወተዓላ ዘንድ ወዷት ጀነትን አይደለም ጀነተል ፊርደውስን ከምትጎናጸፈዋ ነፍስ መካከል አንዷ ያደርግልን ነው። መልስ ማለት እንደዚህ ነው። ወደ ስድስት ተማሪ ተሳሳተ፣ ሰባተኛው ላይ ተገኘ። ታፍ የሆነ ኮስችን ነዋ አይደለም እንዴ? ከመጀመሪያው ጀምሮ ቢመለስም አይደንቅም ነበር። ኤኒዌይ የቁሉ አላሁ ዐዘ ወጀል አላህ ስብሓነሁ ወተዓላ ምን ይላል? ፊ አያት ታሊ በቀጣዩ ላይ ፈቃል ቱስቃ። ነዓም ቱስቃ ፊዕሉን መጅሁል ነው። ሰቃ ከሚለው የመጣ የአረብኛ ቃል ነው። ሰቃ ቢማዕና ሸሪበ። ሰቃ ማለት ምን ማለት ነው? ሰቃ ማለት ጠጣ ማለት ነው። ግልጽ ነው። ቱስቃ ከሆነ ደግሞ ያው አንደኛ ሙአነት ነች ቢታኢ፣ ሁለተኛ ደግሞ ፊዕሉን መጅሁል ነች። ቱስቃ ማለት እንድትጠጣ ይደረጋል ማለት ነው። ሐሳቢ ገብቷችኋል? ቱስቃ ያቺ ነፍስ እንድትጠጣ ይደረጋል። እንዴት ካላችሁኝ ወለማ በየነ መካነሁም አላህ Subhanahu Wa Ta'ala የነዚህ የድለቢሶች ሰዎች መካን ስፍራን ግልጽ ካደረገ በኋላ ወአንሁም ፊናሪ ጀሃነም እነዚህ ሰዎች አሳማሚ በሆነች ቅጣት ውስጥ እንደተዘፈቁ ግልጽ ካደረገ በኋላ በየነ ጣዓመሁም ወሸራቡም በአያቲ ታሊ ነዓም ስፍራቸውን ነዓም መቆያ ቦታቸውን ከላይ ባየነው ስፍራ ከላይ ባየነው አንቀጾች ላይ ግልጽ ካደረገ በኋላ መብላቸው ምን ይመስላል መጠጣቸው ምን ይመስላል ወደሚለው መጣና አንድ ባንድ መግለጽ ጀመረ ምን ይያለ ቱስቃ አለ እንድትጠጣ ይደረጋል ቱስቃ እንድትጋት ይደረጋል አለ ሚን አይኒን አይን ማለት ምን ማለት ነው አንጩሃ ማለት ነው ነዓም ከምንጩሃ እንድትጠጣ ይደረጋል ምን አይነት የምንጩሃ ምን አይነት የምንጩሃ ካላችሁ አንያ ሲል ሲፋው አመጣ መውሱፍና ሲፋ ነው እዚጋ አንያ بمعنى شديده الحراره ግልጽ ነው እጅግ በጣም የበረታ የሚያቃጥል የሆነ የምንጩሃ እንድትጠጣ ይደረጋል ነው አቃጣይነቱ የበረታ ማለት ነው ምን አንያ ሸዲደቱ الحራራ ዑለማዎች ተረጉሙት አው አቃጣይነቱ የበረታች የሆነችዋን ምንጩሃ እንዲጠጡ ይደረጋሉ ነዑዙ ቢላህ هذه بالنسبة لشرابهم ينقدي كمي تطوت متتاكوا يانو ومع هذا لا يأتي هذا الشراب بكل سهولة اندزي كمونو قال سبحان الله بتام أكات أيون اتشن يمنشوها يتطالو مي يتبالة اتشم يمنشوها بكلا لا تمتام أو كلما عطشوا سقوا وإنما يأتي كلما اشتد عطشهم بتتأم قطر يتطالو مالتنا وندين لا أبدا ይልቅስ ለማለት የተፈለገው ምንድነው ጥማቸው በጣም በበረታ ሰዓት ነው የሚጠጡት ወስተጋፉ እንደዚሁም ጥማቸው በርተው ያላህ Subhanahu Wa Ta'ala እርዳታ ወደ አላህ Subhanahu Wa Ta'ala ይድረሱልኝ ጥያቄያቸውን በሚያቀርቡበት ሰዓት ነው ይህ ነገር የሚከሰተው كما قال تعالى الله Subhanahu Wa Ta'ala እንዳለው ምን አለ ወኢን ይስተጊሱ نعم እኛን በጠየቁ ጊዜ አለ يوهان ارداتا يمتتن ارداتا بتأيكو جزي يغاثو ارداتان يلقسالو بمن عينت بمائن بوها من عينتوها كالمهلي لك اند نحاس يمياكات البونوها يلقسالو يا اند نحاس يونوها من دنو يشوي الوجوه فيتن ياكات لان الوجوه قدي ፊትን የሚያቃጥል በሆነ ቢሰ ሸራ ምን አይነት የከፋ መጠጥ ነው ይላል ማን الله سبحانه وتعالى ስለዚህ هذه الماء اتشوها اذا قرب من وجوههم ودفيتوቻቸው በተጠጋች ቁጥር ወደፊቶቻቸው በተጠጋች ጊዜ ለምን ሊጠጧት ዘንድ ወደነሱ በተጠጋች ጊዜ شواها وتساقط لحمها በጣም ታቃጥላለች በጣም ትለበልባለች በፊት ላይ የሚገኘው የሰውነት ክፍል ስጋውን እንኳን እንየው እየሰባበረች ትጥላለች واذا دخل في اجوافهم በዚህ ብቻ አይደለም እንደዚህም ሆነ እንኳን ብትጠጣ አንጀት ውስጥ ብትገባ قطعها ቆራርጣ ነው የምትጥለው يقول الله عز وجل او تعالى من يلال سورة محمد لاي وسقوا ماء حميما او اجيك بتام يمتاقاتلنا سرسداج يونهچوان وها اندي تطو يدرغالو فقطع امعاءهم ياچي يمتطوات وها انجتاچون تقوررطالچال كزي انصار اذا لا يستفيدون منها لا ظاهرا ولا باطنا نعم بوستن بوچم منم عينت تقما ياغنيو باتم ظاهرا بالبروده بوچ كاين قزقازينا ياغنيو باتم اقطاي كونو اسات يمياملطوبات يونهچن قزقازي بوها ياغنيو باتم ولا باطنا وستاوي يونهنم يتم اكاتا ايغوناصفو باتم ولكنهم والعياذ بالله يغاثون بهذا الماء الله سبحانه وتعالى كلاتنا يطبقنا بسچوها በቃ ይታገዛሉ ይሰጣሉ ለዚህ ነው አላህ Subhanahu Wa Ta'ala ምን ያለው ተስቃሚን አይኒን አንያ አው እንዲጠጡ ይደረጋሉ በጣም ለብላቢና አቃታይ በሆነችዋ የመንጫዋ አሁን እዚህ ጋር فإذا قال قائل عند طياقي بيطيق قدامته طياقي من عليه طياقي كيف تكون هذه العين لمونوتشي منچوها انديت لتوون تشيلالچ ليل يشيلال في ماذا في نار جهنم انت اقطاي بونچوا يا جهنم ساتوست اتشي منچوها كيف متاتش بيبالس والعاده اندميتاوقو نورمالي انيا مناقو مندنو ان الماء تطفئ النار سبحان الله وها እንደሚታወቀው እሳትና ጥፊ የሆነ ሰብስታንስ ነው ታዲያ ጀሃነም ውስጥ እንዴት ነው ነገሩ ምስጢሩ ምንድነው አቃጣይ በሆነው እሳት ውስጥ የምንጩሀ አለ ይሄ ምንጩሀ እንዴት ነው ሐቂቀተን ዋቂዕ ከሆነ ተከሳሽ ከሆነ ነገር ጋር አይጋጭም ወይ ነው እንዴት ከተባለ እንዴው በተከሳሽ መልኩ ካየ ነው ውሃ ያዛቸው የራሱ የሆነ ሰብስታንሶች አሉ ከእሳት ጋር በሚታይበት ሰዓት ማለት ነው ወይ እሳቱን ያጠፋዋል ወይ በሱ ይዋጣል እቺ ግን እንዴት ነው ኤግዚስት ልታረገ ይችላልችው ነው አሁን እዚህ ጋር ዑለማዎች ምን አሉ አወለን አሉ መጀመሪያ አነ امور الاخره لا تقاس بامور الدنيا እንዴ በአኺራ በቂያማ ቀን በትንሳኤ ቀን የሚከሰቱት ክስተቶች እኮ በአለማዊ በሆኑ ነገሮች دنيا لاي بالو نغروش لاي لنمزناچو ايغبام نو لو ان قيست بامور الدنيا ما استطعنا ان نتصور كيف يكون اندي بدنيا لاي بالله نغر ما بنلكاو دنيا لاي عالم لاي بالله نغر بنمزناو ما بچنقلاتاچن راسو من اللي كست اندميچل خلاصبن نطالن نبر نو لمثالي بقياماكن اليست الشمس عليس الشمس تدنو يوم القيامة من رؤوس الناس على قدر مين بكياما كان كمي كستوت مكاكل عندو من دنو صحاي بسولي جوش لاي ياندي تسنزر ياكل اسكمير اسكمترك درس تكر بي لمن دي عندي تسنزر وان مايل وان مايل ياكل اسكمتكر بدرس ودسولي جوش تتقال لك فإنه لو كانت الآخرة كالدنيا بآخرة لا يمكست وكستت دنيا لا يندم الناس وبيو النورو لشوت الناس شيئا سووچن أكتاتلا بچرسش نبر لكن نقرقن الآخرة آخرة لا تقاس بالدنيا علماوي بونو نقروش دنياوي بونو نقروش لا يتنترسن عن مزناتهم ايضا يحشر الناس يوم القيامه في مكان واحد منهم من هو في ظلمه شديده ومنهم في النور نعم بقيامه كان كميكستوا اسدنجاج كستت مكاكل مندنو عندانوچو ببرهان يتمولا وسط يغبال عندانوچو بصلمتنا بدقدق چلما وسط يزفقال يه بقيامه كان يميكست كستت نو يحشرون في مكان واحد በአንድ መካን በአንድ ስፍራ ላይ ይሰበሰቡና ወይዑረቁን نعم ላብ ያጠምቃቸዋል منهم من يصل العرق الى كعبه ከሰዎች መካከል ላቡ አጥምቆት እስከ ቁርጭምጭሚቱ ድረስ የሚደርሳል ومنهم من يصل الى ركبتيه ከነሱ መካከል ደግሞ እስከ ጉልበቱ ድረስ የሚደርሳል ومنهم من يصل الى حقويه ከነሱ መካከል እስከ ወገቡ ድረስ ላቡ የሚያጠምቀዋል ወማ ذلك هم في مكان واحد እንደዚህ ከመሆኑ ጋር የተለያየ ስፍራ ላይ አይደለም ያሉት ያሉት አንድ ቦታ ላይ ነው اذن احوال الاخره لا يجوز ان تقاس باحوال الدنيا ابدا وابدا አራት ነጥብ ስለዚህ ባጭው የመጀመሪያው መልሳችን ምንድነው በአኺራ ላይ በቂያማ ላይ በትንሳኤ ቀን ላይ የሚከሰቱትን ክስተቶች ዓለማዊ በሆነው ቪዥናችን ዱንያዊ በሆነው አመለካከታችን ውስጥ አስገብተን ሚዛን ላይ ልናስቀምጠው አይገባም ነው ثانيا በሁለተኛ ደረጃ ان الله على كل شيء قدير الله بولو نقر لاي تشاينو نحن الآن نجد أن الشجر الأخضر توقد منه النار أرلم دي لم سالين ياندم النوكو إتشي أرنقوادي وقتل إساتن تامل اتشالج كما قال تعالى لك الله اندالو الذي جعل لكم من الشجر الأخضر نارا أرلم دي ياتشي أرنقوادي كون اتشوا ارتب كون اتشوا قتل الله سبحانه وتعالى إساتن آمن اتشالج فإذا أنتم منه توقدون كسو أنان تأساتن تاكدات الله تعالى الشجر الأخضر ارتب يونج أرنقوادي يونج وان قتل ومع ذلك إذا ضرب بعضه ببعض أو ضرب بالزين انقدح خرج منه النار حارة يابسة ياتشي ارتب ينبرج وان ياتشي ارتب كمونا يتنسى أرنقوادي ينبرج وان إذا قتل عندو أكري لو قال تلاتمو بتلا ينقرو تشمتتك من وده إسات النتن كيرات هنن يا نقر باي كسد الله سبحانه وتعالى بقول نقر لا يشاي باي هون ين انتبابون باي تكام انديت لك كسد يشلالو عمراتشين نكبلو بال تشالن نبل وفي آية التالي بكتايو آلي الله سبحانه وتعالى من على ليس لهم نعم لنزي سوتش يللاتشوم ماله من طعام مقر يللاتشوم ماله أون سلميت التوت متات كتكس بوهالا سلمي بلوت مقر يتكسنو أون إقزام لاي أون اختبار لاي أون فتنا لاي بيتكس يجهنم سوتش كمي بلوت مقر تكس يجهنم سوتش كمي تتوت متات تكس بتوانا ساعت تككلن ياي هنا تماري يسافة ياتنانا يتزقاج جي ملسان يالاتنا يالتزقاج جي عدامج بچاكونا جن ساقرون ياكال ارنام دي يا جماعة سلزي ليس لهم طعام ليس لهم طعام نسو مقبي اللشوم إلا من ضريع إلا من ضريع مالت من مالتنا الضريع هو ذو شوك عظيم هو شجر ذو شوك عظيم يزاف أينتنا يأصوات أينتنا يأصوات أينت هنا من أينت أصوات كالاتشو إشوك عما يهونو يزاف كتلنا إشوك عما يهونا يزاف أينت إشوك عما يهونا يأصوات أينتنا باتك علي ليس لهم لنسو يللاتشوم طعام مقب يللاتشوم إلا من ضريع إشو كاما يهونو زاف بيوننجي إشو كاما يهونا زاف بيوننجي إذا يبسا لا يرعاه ولا البهائم يه إشو كاما يهونو زاف بيدرك انكوان من نم نقر اي كمسو انسساتو تشنكوان بيونو وإن كان أخبر رتب بيالكوانا رعته الإبل من البات قمل تكمسو عليك ويسمى عند أهل الحجاز بحجاج سوي زند من تبلو يترال الشبرق الشبرق بلو يترال فهم ولعاذ بالله في نار جهنم الله لا تشنن متبك أننا النزي شقيوك النزي دلبسوك جهنم استراتشو ليس لهم طعام من الطعام اللاتشو مقب اللاتشو إلا من هذا الضريع إيه أوني تكسنو إشو كان ما يونو زاف بيوننجي ولكن نقرقن لا تظنوا أن الضريع الذي في نار جهنم نقر قن ما السبي اللبن عند نقر الله بجهنم استيع اللو إشوك عما زاف ليس كالضريع في الدنيا بدنيا لاي اندال لو إشوك عما زاف هيد اللم فهو يختلف لمن إشوك عما نتو إلاهي اختلافا عظيما بتعام لي يتبال ملكو إلاهي ولذلك قال الله تبارك وتعالى في آيات السابع بسبت نيوان كسلعي الله سبحانه وتعالى مناله لا يسمنوا لا يسمنوا أدامتو لا يسمنوا معناه لا يجعلهم سمينا سمين مالت من مالتنو سمين مالت وفرام مالتنو ددو أي عكس النحيف نحيف مالت كتشنا ورلني أو سمين مالت دم وفرامنو أو نزيقا لا يسمن معناه لا يجعله سمينا وفرما يدرجاتشو مالت آيا درجاتشو مالتنو አያችሁ ምን ባቢ አክረመ ይክሪሙ አስመና ይስሚኑ ላ ይስሚኑ አይ ላ يجعلهم سمينا سمينا ያደርጋቸው ወፍራም ያደርጋቸው ሲባል ምን ለማለት ተፈልጎ ነው? نعم ሰውነታቸውን አያደረጅላቸውም ነው። ولا يغني አይ ولا ينفع አይ ተቅማቸውም ምን ጁ ማለት ምን ማለት ነው? የረሃብ ጥማታቸውንም አያረካላቸውም ምንም አይፈይዳቸውም ነው። لا يغني بمعنى لا ينفع አይ ተቅማቸውም ምን ጁ ከተሰማቸው የረሃብ ስሜትም አያወጣቸውም አይፈይዳቸውም። የረሃብ ስሜታቸውን አያስታግስላቸውም አንደኛ ሲሆን ሁለተኛ ደግሞ لا يسمين ነው። لا يسمين ማለት ሰውነታቸውንም አያደረጅላቸውም። ስለዚህ فلا ينفعها في باطنها نعم بوسط ያለ ምንም አይነት ጥቅም አይሰጣቸውም። ان المقصود من الطعام احد امرين اصلا እንደሚታወቀው ቤዚካሊ የሰው ልጅ ምግብን በሚመገብበት ሰዓት ጥቅሞቹ ከሁለት ነገር ያዘለሉ አይደሉም። አንደኛ اما ان يسد جوع صاحبه ويزيل عنه ألمه አንደኛ ምን ሰውየው የሚሰማውን የረሃብ ስሜት ያስወጣና በውስጥ ሲሰማ የነበረውን የስቃይ ስሜት ያበርድለታል። ወኢማ አንዩስሚን በደነሁ ሚን አልሂዛል ወይንም ደግሞ የተሽሞደመደ ሰውነቱን ያደረጅለታል። የተጎሳቆለው ሰውነቱን ያደረጅለታል። እንግዲህ የምግብ ሁለት ጥቅም ነው። ከዚህ አንጻር ያየን ከሆነ ግን لا يسمن على اي لا يجعل سمينا سونتاچون አያደረጅላቸው ولا يغني من جوع اي ولا ينفعهم من الجوع ነው። እንግዲህ የረሃብ ስሜታቸውንም አያስታግስላቸው ነው። ከዚህ አንጻር يقول الله عز وجل القسم الثاني ሁለተኛዎቹ የሰው ክፍሎችን ጠቀሰ። አንደኛዎቹ የሰው ክፍሎች አለፉ መቼ? نعم هل اتاك حديث الغاشيه وجوه يومئذ خاشعه بمالك جمر يمجمراوچون يسو كفلوچ ሁለተኛዎቹ يسو كفلوچ ደግሞ እዚህ ጋር ይጀምራል። وجوه يومئذ وجوه فيتوچو يومئذ በዚያን ቀን ይሆናሉ ناعمه ما معنى ناعمه ناعمه يتدسطو ناعمه يركو ይሆናሉ بمن بما اعطاه الله عز وجل من السرور والثواب الجزيل الله سبحانه وتعالى እንግዲህ በለገሳቸው ጸጋ الله سبحانه وتعالى እንደዚህ ቁጥር የለሽ በሆነው በለገሳቸው ثوابና ምንዳ በማየት የረኩና የተደሰቱ ይሆናሉ። لانها علمت ذلك وهي في قبورها የሰው ልጅ ነፍስ ያንን ያወቀችው መቼ ነው ከተባለ ገና بقبر لا يالچ نو فان الانسان في قبره ينعم يسولج بقبر لا ياله نو يا الله سبحانه وتعالى صغا يميقدسو يفتح الباب الى الجنه نعم ود جنت يميامراون منجد يكفتلتال فياتيه من روحها ونعيمها نعم بزان ساعات اركي يهونو نغروچنا صغاوچ يمطولتال فهي ناعمه بزان ساعات يسولج يتدستچنا يركاچ تونالچ اختنا مغفرة انت جاي مسلينيال ما يسماش كون اه كانت جاي مسلينيال ما يسما كون نعم فيتوچ يتدستو يهونالو نعم فيتوچ يركو يهونالو بمن مكنيات بمن مكنيات لسعيها راضيه لسعيها راضيه مالت لسعيها بسراتشو سرا اه لسعيها بسراتشو سرا ازيغا يالچوا لام لام التعليل لواتال لام التعليل مالت مكنياتن يمتاساي لام التعليل مالت سببن يمتاسردا يونهچوا لام نچ اون وجوه يومئذ فيتوچ بزيان كن يهونالو ناعمه ناعما مالت يتدسطو يهونالو ناعما مالت يركو يهونالو نو اون يسو لجوچ فيت يركوبت يسو لجوچ يتدسطوبت منسيئو مكنياتو سببو مندنو لسعيها بمسراتو مكنيات አዎ ራዲያ ይረካች ትሆናለች በሰራችው ስራ ረክታ ማለት ነው ለሰዓይሃ በሰራችው ስራ ራዲየተን ራዲየቱን እንግዲህ ይረካችሁና ትወጣለች ነው የሰው ልጆች ፍቶች እንግዲህ እንደዚህ ይሆናል አይ ሊዓመሊሃ አለዚ አመለቱ ፊ ዱንያ በዱንያ ላይ ይያለች በሰራችው ስራ ይረካች ትሆናለች ነው ራዲያ ረኪ ትሆናለች አዳ لانها وصلت به الى هذا النعيم وهذا السرور وهذا الفرح مكنياتهم اسوا بسراچو سرا سبب نو بسراچو سرا مكنيات ودزي مسل اركاتا ودزي مسل دستا ودزي مسل صغان تقونا صفالج فهي راضيه لسعيها بخلاف الوجوه الاولى فانها غاضبه መጀመሪያ ካየናቸው የሰው ክፍሎች ተቃራኒ በሆነው መልኩ ነው ለምን መጀመሪያ ላይ ያየናቸው የሰው ክፍሎች ጋዲባ ናቸው ለይሱ ራዲያ አው ይረኩና የተደሰቱ አይነት የሰው ልጆች ሳይሆኑ የሰው ነፍሶች ሳይሆኑ ይልቅስ የተናደዱ የተበሳጩና የተቆጩ አይነት የሰው ነፍሶች ናቸው ወልዒያዱ ቢላህ ገይረ ራዲያቲ አላ ማቀደመት እንግዲህ ያቺ የመጀመሪያዋ ነፍስ በሰራቸው ስራ ያልረካች የተቆጨች ትሆናለች ነው وفي آيات التالي በቀጣዩ አያ ላይ አላህ Subhanahu Wa Ta'ala ምን ይላል نعم እቺ ነፍስ في جنته ትሆናለች ጀነት ውስጥ ትሆናለች የትኛዋ ጀነት ዓሊያ ከፍ ያለችዋ ጀነት ዓሊያ العلو هو ضد السفول علو مثل يا ربنيا قال كلنا بغلص እንደምናውቀው የሱፉል ተቃራኒ ነው ሱፉል ዝቅ ያለ ስፍራ ሲሆን عالي عاليه ማለት ደግሞ ከፍ ያለ ስፍራ ነው فهي فوق السماوات السبع ከሰባቱ ሰማያት በላይ ነች جنح عاليه ከፍ ያለች ከሰባቱ ሰማይ በላይ ومن المعلوم እንደሚታወቀው يوم القيامة في يوم القيامة يمكستو كستت من دنو تزول السماوات السبع والأرضون سباتو سماياتنا سباتو مدر ينكوتا كوتالو مدر تنكتا كتالج ترقفا قفالج تنكوتا كوتالج دكان دكان دالت الله سبحانه وتعالى سماياتن تسنت عدكات فركات كسالج سلزي ሰባቱ ሰማያትም ሆነ ሰባቱ ምድር ይጠፋሉ ولا يبقى الا الجنه والنار ጀነትና ጀሃነም ብቻ ሲቀሩ نعم ሰባቱ ሰማያትና ሰባቱ ምድር ተንኮታክተው ተፈረካክሰው ይጠፋሉ واعلاها ሰባቱ ሰማያትና ሰባቱ ምድር ከጠፉ በኋላ اعلاها ووسطها الفردوس የጀነት የላይኛው ክፍል የጀነት የመካከለኛው ክፍል ደግሞ ፊርደውስ ነው الذي فوقه عرش ربي عز وجل نعم ከጀነት በላይ ያለው ምንድነው የአላህ Subhanahu Wa Ta'ala አርሽና ዙፋን ነው ስለዚህ ጀነት هي الدار النعيم የጸጋ የሆነች አገር ነች التي أعدها الله عز وجل لأوليائه يوم القيامة الله سبحانه وتعالى لقرب وداجوچو يازگاجات الله سبحانه وتعالى لقرب وداجوچو يازگاجات يونهچوا اگر جننچ من هم اولياء الله لمونو يا الله سبحانه وتعالى يقرب بالموالوچ انماناچو يا الله سبحانه وتعالى يقرب وداجوچ انماناچو ሁለት መስፈርቶችን ሁለት ቅድመ ግዳጆችን ያሟሉ እንደሆኑ አይተናል ማንሆም እስኪ ማን ነው የሚያወሳለን ማን ነው የሚያወሳለን ያላህ Subhanahu Wa Ta'ala ወልይ ለመሆን ያላህ Subhanahu Wa Ta'ala ይቅር ወዳጅ ለመሆን የሰው ልጆች ማማላት ያለባቸው ሁለት መስፈርቶች አሉ እነሱን የሚያወሳለን እነሱን የሚያስተውስልን ማን ነው ኖ በጽሑፍ አላልኩም በማይክ ነው እስኪ ወንድማችን አልባኒ እንደዚሁም ወንድማችን ኢምራን እና ኑርጀና ኢንሻአላ ቶሎ ቶሎ ማይኩን እየተቀባበላችሁ መከሮ ማይክ ፍሪ السلام عليكم ورحمة الله وبركاته تسمع؟ كتسمع عندنا نستو اوكي يا الله وليوك ميبالو تيو الله بقرآن عند تكسو على إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون بالله منو الله يفروا يهونوا سووش ناتشو سلزي بالله ما مننا الله مفرات ينسلين يالمسفرتو الله أعلم مايك فل بقى عفوا اخونا وحبيبنا نورجن الامران اندزيوم اختاچين نورجنا بتامي كرتا انغدي الباني كميجباو بلا يملسو ملس عرلم كملسم بلا يملسو اياون قچ ارغا ترغومان اند باند سازابا ملسو الله سبحانه وتعالى يچمرلت الله سبحانه وتعالى يأستاسب أدماسون سفايا برقلت الله سبحانه وتعالى اسكي اندسمو من علماء الكبار من علماء السلف والخلف يونت من علماء المحدثين حيث صمو ترافيك الحديث أرلم اندي بالنبت قزي في عصرنا وفي زمننا هذا بالنبت قزينا بالنبت ساعت عنو كمي بارت انك علماء وشمكاكل عندو ما نو إمام الباني ناتشو እስኪ የሳቸውን ፈለክ ከመከተሉና የሳቸውን እንግዲህ ዕውቀት እንግዲህ ከመቋደሱ ባሮቹ መካከል አላህ Subhanahu Wa Ta'ala ያድርገ ነው እንደሰማችሁት አላ ኢና አውሊያ አላሂ ላ ኸውፉን አለይሂም ወላሁም ይህዘኑን ሲፋቸው የአላህ Subhanahu Wa Ta'ala የቅርብ ወዳጆች ሲፋ መጀመሪያ ላ ኸውፉን አለይሂም ምንም አይነት የፍራት ስሜት የለባቸው ወላሁም ይህዘኑን እንደዚሁም ምንም አይነት የሐዘን ስሜት የላቸውም ላ ይخافون الا الله الله سبحانه وتعالى ብቻ እንጂ አፍሩም ولا يحزنون بما اصابهم በደረሰባቸው ሙሲባና በላ ደግሞ ምንም አይነት ሐዘን ስሜት አይሰማቸውም لانهم يعتقدون هذا من قضاء الله وقدره ሳይነጫነጩ አዎ ሳይነጫነጩ ጥርሳቸውን ሳይነክሱ الله سبحانه وتعالى የቀደረውን قدر አሜን ብሎ በደስታ ያስተናግዳሉ አዎ ፍርሃትን አቋያ ከመጣ ለማንም አይንበረከኩ በፍርሃት አቋያ የመጣን ከሆነ ለማንም አያጎበድዱ ከዚህ አንጻር አንደኛው ሲፋቸው ቸው ደግሞ ምንድነው ምንም አይነት የጸጸትና የሐዘን ስሜት አይስማቸው እነሱ እንደማናቸው الذين آمنوا እነዚያ ያመኑት الاعتقاد بالقلب والنطق باللسان والعمل بالجوارح اياچو انزين 3 شرطوچ ያማሉ ናቸው በልባቸውና በውስጣቸው በትክክል ያመኑ ባንደበታቸው የምስክርነት ቃላቸውን በትክክል ያሰሙ እንደዚሁም በመላው መሰረተ አካላታቸው በስራ ያስመሰክሩ ናቸው ኢማናቸው ወጥቁ نعم يا الله سبحانه وتعالى قطعت كروك بماسب يتنققالو لا الله سبحانه وتعالى فرحاتن بوسطاچو اسرصو ياسگبالو لسو تزاز صت لط بلاو يطير اندر هوو انغدي الله سبحانه وتعالى ياملكالو نو انزي ناتشو جنت الفردوسن يميگونا تصفوت نو نزي نو بجنت است سبحان الله وفيها اندالو الله سبحانه وتعالى أي وفي هذه الجنة بجنة تستكو على من ما تشتهيه الأنفس يسو لجوش نفس يمتكجلو يسو لجوش نفس يمتفلقو نقر بعدتك علي هلو على وتلذ الأعين نعم عين يمتميركو عين يمتسدستو هلو وأنتم فيها خالدون أن أنت بوسطاء زوتاري وجهتون على جنو يقول الله عز وجل في آيات التالي اون شقيوج يادله بيسوچن اطافانتا كتكسبوا على انزا سعداء قالوا ادلنيوچ قالوا انسو دغمو من اينتن صغا اندميغوناصفو نو ييداسسن يالو لا تسمعوا አትሰማም ፊሃ በውስጧ አትሰማም አይ ፊ ሃዚሂ አልጀና አላግያ ማ ማዕና ላግያ ላግያ ማለት ጸያፍ የሆኑ ቃላትን ነው አዎ ጸያፍ የሆኑ ቃላት አይሰሙባትም ፊ ሃዚሂ አልጀና ቀውለተን ላግያ ላ ቱስማዕ በዚህ ጀነት ውስጥ ማለት ነው ጸያፍ የሆኑ ቃላቶች አይሰሙም بل كل ما فيه جد بوسطو ያሉ ነገሮች የላግጣ ይጫዋታ እንደዚሁም ደግሞ ጸያፍ የሆኑ ቃላቶች ሳይሆኑ ሲሪየስ የሆኑ ነገሮች ናቸው كل ما فيها سلام كل ما فيها تسبيح وتحميد وتهليل وتكبير አያችሁ በውስጡ ያሉት በመሆኑ ሰላምን ጸጥታን ያጎናጽፋሉ تسبيح አለ አላህን ማወደስ تحميد አለ አላህን ማመስገን تهليل الله الله سبحانه وتعالى باملك ورغدنا اقويا بتشنيا مدرج تكبير الله الله الملك سلازي كلهم ياندندو الله سبحانه وتعالى يودس الله سبحانه وتعالى سبحان الله انغدي ايالاقنا ياكبر ازي درجه لا يدرسال كزيام الله سبحانه وتعالى من عليه فيها اي في هذه الجنه بزي جنته است عينون من الله منج الله يمن منج جاريه جاريه مالت من مالت نو فساش يونو ونزوتش አሉ فساش يونو يوهام منجوتش አሉ وهذه العين بين الله عز وجل انها انهار اياچو جنته است يالچوان منجوها الله سبحانه وتعالى فساش ونسين يجلصات بليلا سوره لاي حيث قال من ياله فيها اي في هذه الجنه بزيتش جنه استكو الله على انهار اياچو فساش ونزوتش አሉ على مما ان غير اسين عندنيا شتاو كما يلوط يونهوها مما ان كوها يونه غير اسين شتاچون يما يلوط يونهوهاوچ አሉ نو وانهار ሁለተኛ ደግሞ አሁንም ወንዞች አሉ من لبن لبن ወተት ማለት ነው ከወተት የሆኑ ምንጮች አሉ ከወተት የሆኑ ፈሳሽ ወንዞች አሉ لم يتغير طعمه نعم طعمቸው نعم ጥፍጥናቸው የማይቀየር የሆኑ ምን የወተት ፈሳሽ ወንዞች አሉ ሁለተኛ ያዙ ነጥብ ሶስተኛ وانهار ወንዞች አሉ አለ الله سبحانه وتعالى من خمر نعم كما تطيون لذة للشاربين لتچوچ اجيك بتام طفاچ يونا من متتم يازلو فساش ونزوچ አሉ رابعا اراتنيا سيتكس الله من عليه وانهار متتوچ አሉ عليه انهار فساش ونزوچ አሉ عليه من عسل عسل تاقالاچو من عسل مالت كمار يونو فساش ونزوچ مصفى مصفى مالت من مالت نو نصو يونو نصو يونو يمار ونزوچم مالو نو سلازي اهو جاريه كلا انداي نو فيها جنت است الله عينون يمنچوها الله من جاريه فساشون سنت عينت ناتشو جنت است يالوت فساش ونزوچ سنت عينت ناتشو يحفز الله بقارو እስኪ በማይክ የሚያሰማይ ማን ነው? አንድ በአንድ ሳዛባ እስኪ ኡክታችን ኑር ጀና ማይክ ፍሪ ሰላም አለይኩም አንደኛው ፈሳሾች አለ ወንዞች አራት አይነቶች ናቸው አንደኛው ሽታው የማይለወጥ በሁለተኛ ደረጃ ደግሞ ከወተት የሆኑ ወንዞች አሉ በሶስተኛ ደረጃ ደግሞ መጠጦች አሉ በጣም ጣፋጭ ሆኑ አይሰማም እንዴ ቆይ አንዴ አይሰማም ኡስታዝ ይሰማል ኦኬ በአንደኛ ደረጃ ሽታው ያልተለወጠ ማለት ነው መጠጦች አሉ በሁለተኛ ደረጃ ከወተት የሆኑ ወንዞች አሉ በሶስተኛ ደረጃ መጠጦች አሉ በጣም ጣፋጭ ሆኑ በአራተኛ ደረጃ ደግሞ መጠጦች አሉ ያው ከማር ማለት ነው ከማር የሆኑ ወንዞች አሉ ማለት ነው አላህ ዓለም እነዚህ ናቸው ማሻአላህ ማሻአላህ ማሻአላህ እህታችን ኑርጀና ነስአሉላህ ሱብሓነሁ ወተዓላ አን የጅዓል እኽቱና ነስአሉላህ ሱብሓነሁ ወተዓላ አን የጅዓል እኽቱና ኑርጀና ሚነ ለዚነ ዩብዓቱነ ውጁሁሁም ናዒማ። አላህ ሱብሓነሁ ወተዓላ እስኪን ለምንዋለን። እንግዲህ ባሮቹን በሚቀሰቅስበት ሰዓት የረኩ የተደሰቱ ሆነው ከሚቀሰቀሱት ባሮቹ መካከል አላህ ሱብሓነሁ ወተዓላ እንግዲህ የኢማን የተቅዋ እንደዚሁም ደግሞ የአላህ ሱብሓነሁ ወተዓላ ፍራቻን በፊታቸው እያንጸባረቁ ከሚቀሰቀሱት እህቶቻችን መካከል ያድርግልን ነው። ነዓም እንዳየነው፣ ነዓም እንደሰማነው እና እንግዲህ እንዳዳመጥነው አንድ በአንድ ነው የጠቀሰቻቸው። እነዚህ አራት ወንዞች አሉ ጀነት ውስጥ። ስለዚህ አሁን አላህ ሱብሓነሁ ወተዓላ በዚያን ቀን አለ በጀነት ውስጥ ፊሃ በውስጧ አይኑን ምንጮች አሉ። ምንጭ አለ ጃሪያ ፈሳሽ የሆነ ምንጭ። ስንት ናቸው? አራት ናቸው። አንድ ባንድ እንግዲህ ፈተና ላይ ልጠቅሷቸው ግድ ይላል ነው። 13ኛው አያ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ፊአት ታሊ ፊሃ አለ አይ ፊ ሀዚህ ልጀና በጀነት ውስጥም አለ ሱሩሩን። ማ ማዕነ ሱሩር? ሱሩር ጀምዑ ሰሪር፣ ሰሪር ሙፍረድ ነው። ሰሪር አንድ አልጋ ነው። ሱሩር ከሆነ ግን ምንድን ነው? አልጋዎች አሉ ነው። መርፉዓ ከፍ የተደረጉ መርፉዓ ቢማዕና ዓሊያ ከፍ የተደረጉ ያው አልጋዎች አሉ። የጅሊሱነ ዓለይሃ እየተፈከሁን በእሷ ላይ ይቀመጡና እርስ በርስ ይመቻቻሉ። ለዚህ ነው አላህ ስብሓነ ወተዓላ ሱረቱ ያሲን ላይ ምን አለ? ሁም ወአዝዋጅሁም እነሱም ሆነ ሚስቶቻቸው አለ ፊ ዚላሊን ነዓም በጥላ ስር ናቸው። አለል አራኢኪ አለል አራኢኪ ማለት የክብር አልጋዎች ላይ ሙተኪኦን የተደገፉ ሆነው። እነማን? እነዚያ የጀና ሰዎች። ለዚህ ነው አላህ ስብሓነሁ ወተዓላ እዚህ ጋር ፊሃ በውስጧ ሱሩሩን አልጋዎች አሉ መርፉዓቱን ቢማዕና ዓሊየቱን ከፍ የተደረጉ አልጋዎች አሉ የክብር አልጋዎች። ከዚያም በማስከተል ፊ አያት ታሊ በቀጣዩ አያ ላይ አላህ ምን አለ? ወአክዋቡን አልአክዋብ ጀምዑ ከውቢን። አክዋብ የምትለዋ የአረበኛ ቃል ራሱ ጀምዑ ኩብ ነው። ኩብ ማለት አንዲት ኩባያ ማለት ሲሆን አክዋብ ማለት ደግሞ ኩባያዎችም አሉ ነው። መውዱዓ ማለት የተቀመጡ ወደዓ ከሚለው የመጣ ቃል ነው። ያጀማዓ ወደዓ አስቀመጠ ሲሆን መውዱዓ ማለት ደግሞ ምና የተቀመጡ በስነ ስርዓት የተቀመጡ የሆኑ ምኖች አሉ ኩባያዎች መጠጫዎች አሉ ነው። ስለዚህ ያዕኒ ለይሰት መርፉዓተን አንሁም እነዚህ መጠጫዎቻቸው ከነሱ ከፍ ያሉ አይደሉም። በል ሂየ መውዱዓቱን ለሁም መታሻኡ ሸሪቡ ለነሱ በትክክል የተቀመጡላቸው ናቸው። ምንጊዜም መጠጣትን በፈለጉ ጊዜ ይጠጣሉ። ወፊ አያት ታሊ በቀጣዩ አያ ላይ አላህ ስብሓነሁ ወተዓላ ምን አለ? ወነማሪቁ መስፉፋ ወነማሪቅ አነማሪቅ የምትለዋ ቃል ራሱ ጀምዑ ነምረቃህ ነች። ነምረቃህ ሙፍረዷ ሲሆን ነማሪቅ ከሆነ ደግሞ ምንድን ነው? ጀምዑ ነው። ወህየ አልዊሳዳ ዊሳዳህ ማለት ታውቃላችሁ መደገፊያ ትራስ መከዳ እንደማለት ነው። አው ማየቶ ማዩተከው አለይ በሱ ላይ የሚደገፉበት ማንኛውም አይነት ነገር። ስለዚህ ወነማሪቁ መከዳዎች ወነማሪቁ ትራሶችም አሏቸው መስፉፋ የተደረደሩ ይሆኑ አይደለም እንዴ? አላ አሕሰኒ ወጅህን እጅግ በጣም ባማረኩ አላ አሕሰኒ ወጅህን እጅግ በጣም በሚማርክ መልኩ የተደረደሩ የሆኑ መከዳዎች አሏቸው ተልተዙ ልዓይኑ ቢሃ ቀብለ አን የልተዘ ልበደኑ ቢልኢትካኢ ኢለይሃ አይኖች እነሱን በማየታቸው ብቻ ይረካሉ። አይኖች እነዚህ የተደረደሩትን መከዳዎችና ትራሶች ሲመለከቱ በሚያዩት ነገር እጅግ በጣም ይማረካሉ። የአይኖች እርካታ መጀመሪያ ይመጣል። በምናየው ነገር መጀመሪያ እርካታ ይመጣል። ከምን በፊት? ነዓም በእነሱ ላይ ደግሞ የጀነት ሰዎች ገብተው ሲደገፉባቸው ተመልከቱ። ሲደገፉባቸው እሰቡ። በዓይኖቻቸው ብቻ በማየት የረኩባቸው በዓይኖቻቸው ብቻ በማየት የተማረኩባቸው ከሆነ ሲደገፉባቸው ደግሞ ምቾቱ አይጣል። ለዚህ ነው አላህ ሱብሓነሁ ወተዓላ ወነማሪቁ መስፉፋህ ብሎ ያስቀመጠው። በማስከተል መጨረሻ ላይ ምን አለ? ወዘራቢዩ። ወዘራቢዩ ማለት አዘራቢ ሁወ አዕለን አንዋዕ ልፊራሽ፣ እንግዲህ የፊራሽ አይነት ነው፣ ስጋጃ ምንጣፍ እንደምንለው። ወዘራቢዩ ስጋጃዎችም አሉላቸው የተዘጋጁ። መብሱሳ ማ ማዕነ መብሱሳ? መብሱሳ ቢማዕነ መንሹረቱን ፊ ኩል መካን፣ በሁሉም ቦታ ላይ በሁሉም ስፍራ ላይ የተበተኑ የሆኑ አይደለም እንዴ? በሁሉም ስፍራ ላይ የተበተኑ የሆኑ ምን አሉ? መብሱሳ፣ የተበተኑ የሆኑ ስጋጃዎች አሉ። ወላ ተظኑ አነ ሀዚህ ነማሪቅ እነዚህ ስጋጃዎች ናቸው ብለህ አትሰብ። ወሀዚህ አልአክዋብ አሁን ከላይ የተጠቀሱት መጠጫም ኩባያዎች አትሰባቸው። ወሀዚህ ሱሩ እንግዲህ ከላይ የተጠቀሱትም አትሰባቸው። ወሀዚህ ዘራቢ አዘራቢ እንግዲህ ከላይ እንዳየነው ስጋጃዎችንም አትሰባቸው። ላ ተዙኑ አና ቱሸቢሁ ቢማ ፊ ዱንያ ዱንያ ላይ ባሉት ቁስ አካሎች አትመስላቸው ነው። ስለ ኩባያ ስናወራ ስለ ምንጣፍ ወይንም ደግሞ ስለ ስጋጃ ወይንም ደግሞ ስለ ክብር አልጋ በምናወራበት ሰዓት ስላየው በአይን ስለተመለከትከው ነው ብለ እንዳታስብ ነው። ሊአነሃ ለው ካነት ቱሸበሁ ማ ፊ ዱንያ ለኩና ነዕለሙ ነዒሙ ልአኪራ ዱንያ ላይ ባሉት ነገሮች ቢመሳሰሉ ኑሮማ በቂያማ ቀን ላይ ያሉትን ጸጋዎችና ያሉትን የአላህ ስብሓነ ወተዓላ ውለታዎች በአጠቃላይ ባወቅን ነበር። ወነዕለሙ ሐቂቀተሁ ላኪነሃ ላቱሸበህ ሊቀውሊላሂ ተዓላ አላህ ስብሓነ ወተዓላ እንዲህ በማለቱ ልናመሳስላቸው አንችልም ነው። አላህ ምን አለ? ፈላ ተዕለሙ ነፍሱን እያንዳንዷ የሰው ልጅ ነፍስ አታውቅም አለ። ማ ኡኽፊየ ለሁም ምን በሚስጥር እንደተዘጋጀላቸው አያውቁም። ሚን ቁረቲ አዕዩን ነዓም የተዘጋጀላቸውን አርኪና አስደሳች የሆነ የአይን ማረፊያ ነገር አያውቁም። ጀዛአን ቢማ ካኑ ያዕመሉን አለ። ይህ ደግሞ የሆነው በሰሩት ስራ ምክንያት ነው አለ። ስለዚህ ከዚህ አንጻር ያየን የተመለከትን ከሆነ አኺራ ላይ ያሉት ኒዕማዎች አኺራ ላይ ያሉትን ጸጋዎች ዱንያ ላይ ባሉት ነገር ልናመሳስላቸው አይገባም ነው። ወሊሃዛ ቃለ ሐብሩል ኡማ ሚን አስሐባ ከሰሐባዎች መካከል ሐብሩል ኡማ የዚህ ኡማ ሊቅ በመባል የሚታወቁት ኑርጀና ምኑ ነው የምደግመው? ኑርጀና ምኑ ነው የምደግመው? 16 ላይ እኮ ነኝ። 17 ላይ አልገባውም። 16 ላይ ነው ደግሞ ማቆመው። 17 ላይ አልገባውም እማቆመው ራሱ ይሄ ነው። ይሄ የመጨረሻው አያ ነው። ለዚህ ነው ከሰሐባዎች መካከል ሐብሩል ኡማ የዚህ ኡማ ሊቅ በመባል የሚታወቁት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ምን አሉ? ለይሰ ፊል አኺረቲ ሚማ ፊል ዱንያ በአኺራ ላይ በቂያማ ቀን ላይ እኮ ምንም ነገር የለም አሉ። በዱንያ ላይ የሚገኝ በቂያማ ቀን ላይ ሊገኝ አይችልም አሉ። በምን እንጂ ኢለል አስማኢ ፈቀጥ በስም ብቻ እንጂ። ሽር የሚያደርጉት ሙሻረካ የሚያደርጉት አንድ ነገር ነው፣ እሱም ስም ብቻ ነው። የሚያመሳስላቸው የሚያገናኛቸው ነገር ግን የለም አሉ። ፈናሕኑ ላ ነዕለሙ ሐቂቀተ ሀዚህ ኒዓም አልመዝኩረቲ ፊል ጀና በጀና የተጠቀሱትን ጸጋዎች በአጠቃላይ ማናችንም አናውቅም። ወኢን ኩና ኑሻሂዱ ማ ዩዋፊቁሃ ፊል ኢስሚ ፊ ዱንያ በዱንያ ላይ በስም የሚጋሯቸውን ተመሳሳይ ነገሮች ብናይ እንኳን ብንመለከት እንኳን ማለት ነው ስጋጃ ሲባል የክብር አልጋ ሲባል ምንጣፍ ሲባል ኩባያ ሲባል ሼር የሚያደርጓቸው ሙሻረካ የሚያደርጓቸውን በዱንያ ላይ እናያለን በዱንያ ላይ እንመለከታለን በአኺራ ላይ ግን በፍጹም እንደዚህ ናቸው ብለን እንዳናስብ በስም ይመሳሰላሉ እንጂ አዎ በእንትናቸው በቁስ አካልነታቸው ኮምፕሊትሊ ዲፈረንት ናቸው ነው ስለዚህ ከዚህ አንጻር ያው ይዛሬውን ደርሳች በዚህ ተናከካል ያው ከማቆም በፊት ኢንሻአላህ ቃላዊ ትርጓሚውን ብቻ ተሲይ ከመሪያው እስከ መጨረሻው ተረጉምላችኋለሁ ያው ያለፋችሁት ቃል ካለ መጻፉ በእናንተ ላይ የሚጣል ፋንታ ይሆናል ከዚያ ባሻገር ግን ከርስ አንወጣ ጥያቄዎችን እንጠይቃለን አላህን እንድዚህም ደግሞ አላህ ይወፈቀን ከሆነ ላስት ዊክ ላይ የተማርናትን ሱረቱል ፈጅርን በሁለት እንከፍልና ከተማሪዎች መካከል ፈቃደኛ የሆኑ ያጠኑ የተዘጋጁ ሲሪየስ የሆኑ እንግዲህ ያው የተሳትፎ ድምጻቸውን ያሰሙናል እኛም ደግሞ በዱዓችን ሞቅ ደመቅ አርገን ዱዓችንን አድርገንላቸው ያው ደርሳችንን እናቆማለን ነው مغفرة لدقم أكونو قال أي ترقوانون لدقم أكونو عندي أمس ديك أستوني إن شاء الله ማሻአላ ለዚች ለተወሰነች ደቂቃ እንኳን ሮማችንን በመخادማ አላህ Subhanahu Wa Ta'ala ከነዚያ ከአስፈሪው ቁጣቱ ከመጥብቃቸው ባሮቹ መካከል አንዷ ያድርግልን አላህ Subhanahu Wa Ta'ala በዚችም ዱንያ ላይ ይያሉ አስከፊና እጅግ በጣም አሳዛኝ የሆኑ ክስተቶች ከመከሰትባቸው ባሮቹና ከመጥብቃቸው ባሮቹ መካከል አንዷ ያድርግልን ነው እንደስማ ኢንሻአላህ አሁን ወደ ቃላይ ትርጓሜው አለፍንና አንድ አንድ ይያልኩ ያሰማችሁ ይዳለው يقول الله عز وجل الله سبحانه وتعالى በዚች ሱራ ላይ ምን ይያለ ነው የሚጀምረው هل اتاك هل اتاك بمعنى هل وصلك هل اتاك بمعنى هل بلغك درسهልን ነው አንተ ዘንድ መጥቷል እንዴ ማለት ነው ምኑ حديث الغاشيه حديث الغاشيه مالت نبأ الغاشيه حديث الغاشيه مالت خبر الغاشيه يا الغاشيه وري يا الغاشيه زين انت زند متطوالوي نو انت زند درسوالوي نو هناك حال يالنات مندنو حال للتشويق نت للتشويق مالت غوغوتن لمچمر بوست يماوقن فلاغوت لمچمر يمنتقم باتقانچ ليست الاستفهام نو استفهام አይደለችም ብለን አልፈናል غاشيه የምትለው ቃል سنترجمها ደግሞ ምን አለን غاشيه የምትለው ቃል غشاه ከሚለው ያረብኛ ቃል የመጣች ነች አለን غشاه ማለት አንድ ነገር شفنا غشاه ማለት አንድ ነገር كلله ማለት ሲሆን غاشي غاشي ግን على صيغ اسم فاعل اسم فاعل هنا ነው የመጣችው ስለዚህ غاشيه ማለት شفاኝቷ አዎ ሸፋኝቷ ወሬ ደርሷል ወይ ነው የከላይቷ ዜናስ አንተ ዘንድ መጥቷል ወይ ነው ከዛም በኋላ አላህ Subhanahu Wa Ta'ala በዚህ ቂያማ ቀን የሚከሰቱትን ክስተቶች ገልጾ እንደዚህ የሰው ልጆችን በሁለት ከፈላቸው ወጁሁን የውመ ኢዲን ከላይነቷ መጀመሪያ ሸፋኝነቷ የሰው ልጅ በአጠቃላይ የምታዳርስ ነው አስደንጋጭ እና አስፈሪ የሆኑ ክስተቶች ከመከሰታቸው የተነሳ እቺ ሸፋኝቷ እቺ ከላይቷ የሰውን ልጅ በአጠቃላይ ትሸፍናለች፣ የሰውን ልጅ በአጠቃላይ ትከልላለች ማለት ነው። ውጁሁን የውመኢዚን በዚያን ቀን ፊቶች ይሆናሉ። አዎ ውጁህ ማለት ጀምዕ ወጅህን ነው። ወጅህ አንድ ሲሆን ውጁህ ደግሞ ጀምዕ ነው። ውጁሁን የውመኢዚን በዚያን ቀን ፊቶች ይሆናሉ። ኻሺዓ ኻሺዓ ቢማዕና ዘሊላ የተዋረዱ ይሆናሉ። ዓሚለቱን ዓሚለቱን ማለት ሰሪዎች ይሆናሉ። ናሲባ እንደዚሁም ለፊዎች ይሆናሉ ነው። አሁን ወደ ዝርዝር ማብራሪያው ከገባው ታይም አይበቃም። ቃላዊ ትርጓሚዋን ብቻ ነው የምሰጣችሁ። ዓሚለቱን ሰሪዎች ይሆናሉ፣ ናሲባ ለፊዎችም ይሆናሉ ነው። ተስላ ትገባለች። ተስላ ቢማዕና ተድኹል ትገባለች። ናርን እሳትን ትገባለች። ሓሚያ የምትንቀለቀል የሆነችን እሳት ትገባለች ነው። የምታቃጥል የሆነችን እሳት ትገባለች ነው። ቱስቃ እንድትጠጣ ይደረጋል ነው። ቱስቃ ትጋታለች። ቱስቃ እንድትጠጣ ትደረጋለች። ከምን ሚን ዓይኒን ከምንጭ የሆነን ከምንጭ የሆነን ውሃ እንድትጠጣ ትደረጋለች። አንያ አንያ ማለት ምን ማለት ነው? አንያ ማለት እጅግ በጣም ከአቃጣይነቷ የተነሳ የፈላች የሆነች ውሃ። ሐረቱን ሸዲዳ እንዳልነው እጅግ በጣም በአቃጣይነቷ የበረታች የሆነችን የምንጭ ውሃ እንድትጠጣ ይደረጋል ነው። አዎ አላህ ስብሓነ ወተዓላ የሚጠጡትን መጠጥ እንደዚህ ከገለጸ በኋላ ስለ ምግባቸው ሲገልጽ ምን አለ? ለይሰ ለሁም ለነሱ እኮ የለላቸውም። ሊመን ሊአህሊል ጀሃነም ለጀሃነም ሰዎች የለላቸውም። ጠዓሙን ምግብ የለላቸውም። ኢላ ሚን ደሪዕ አይ ኢላ ሚን ሸጀሪን ዙ ሸውክ ማለት ነው። አዎ ደሪዕ ማለት ምን ማለት ነው ከተባለ እሾሃማ ዛፍ ማለት ነው። ለነሱ ምግብ የለላቸውም እሾሃማ ዛፍ ቢሆን እንጂ። ላ ዩስሚኑ ይህ ምግብ እኮ ላ ዩስሚን ማዕናሁ ላ ይጅዓሉሁም ሰሚዒና አዎ ሰውነታቸውን አያደረጅላቸውም። ወላ ዩግኒ አይ ወላ የንፈዑ አይጠቅምም ሚን ጁዕ ረሃብንም አይጠቅምም ማለት የሚሰማቸውንም የረሃብ ስሜት አያስወግድላቸውም ነው። ግልጽ ነው ያ ጀማዓ። ከዚያም በኋላ ምን አለ? ውጁሁን የውመኢዚን በዚያን ቀን ፊቶች ይሆናሉ። ናዒማ ደስተኞች ይሆናሉ። ናዒማ የተዋቡ ይሆናሉ። ሊሰዕይሃ በሰራችው ስራ ረክታ ነው። ሊሰዕይሃ በሰራችው ሊሰዕይሃ በለፋችው ልፋት ራድያህ ማለት የረካችሁና ራድያህ ማለት ተደሳችሁና ፊ ጀነቲን በጀነት ውስጥ ዓሊያ ዓሊያ ማለት ከፍተኛ በሆነው ጀነት ውስጥ ላተስመዑ ላተስመዑ አይ አይሰሙም ማለት ነው። ፊሃ አይ ፊ ሃዚል ጀና በዚች ጀነት ውስጥ አይሰሙም። ላግያ ላግያ ማለት ጸያፍ የሆኑ ቃላትን ላግጣን የተሞላባቸውን ቃላቶች አይሰሙም። ፊሃ አለ ቀጠለና አላህ በውስጧ አይኑን ምንጭ አለ። ጃሪያ ፈሳሽ የሆነ ምንጭ አለ። ፈሳሽ የሆነ ምንጭ አለ። ፊሃ አሁንም በውስጧ ሱሩሩን አልጋዎች አሉ። የክብር አልጋዎች አሉ። መርፉዓቱን መርፉዓቱን ማለት ከፍ የተደረጉ ዓሊየቱን ማለት ነው። ከፍ የተደረጉ የክብር አልጋዎችም አሉ። ወአክዋቡን ወአክዋቡን ማለት መጠጫ ብርጭቆዎችም አሉ ነው። መውዱዓቱን መውዱዓቱን ማለት እንግዲህ በስነ ስርዓት የተቀመጡ በረድፍ የተቀመጡ የሆኑ መጠጫዎች ብርጭቆዎችም አሉ ነው። ወነማሪቁ ወነማሪቁ ማዕናሁ የምንደገፍባቸው ሁሉም አይነት ነገሮች ነው። እንግዲህ ትራሶች መከዳዎች ማለት ነው። ወነማሪቁ መከዳዎችም አሉ። መስፉፈቱን የተደረደሩ የሆኑ ሰፍ ያዙ የተደረደሩ የሆኑ መከዳዎችም ወዘራብዩ ወዘራብዩ ማለት ስጋጃዎችም አሉ። መብሱታ የተነጠፉ የሆኑ ምን? አዎ መብሱታ ማዕናሁ መንሹራ የተነጠፉና የተዘረጉ የተበተኑ የሆኑ አዎ ስጋጃዎችም አሉ ነው። አክተፊ ቢሃዘ አልቀድር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢ አጅማዒን እንግዲህ